العالمين، والصلاة والسلام على رسول الله صلى الله عليه وسلم. نوافذ الإيمان تتلانت النوريا بقيت الله فكات مقتضيات الإيمان إيمان من يسكت لاتشون الجروج النت باند سول بوناوست من يفتر لاتشون تسعونوج يتككلن يا آمين ملك ياوج من يلون ወደ ሰባት ነጥቦች በአላህ ፍቃድ ተመልክተናቸው ነበር። ዛሬ በተቃራኒው የምንመለከተው ደግሞ ኢማንን የሚያፈርሱ ነገሮች ምን ምን እንደናቸው። አንድ ሰው ሙእሚን ከሆነ ሙስሊም ከሆነ ይሄን ኢማኑንና እስልምናው ሙስሊምነቱን ሊያፈርሱት የሚችሉ ነጥቦች ምን ምን እንደናቸው የሚለውን ኢንሻአላህ እንመለከታቸዋለን። ተቀላል ለማድረግ አራት ነገሮች ናቸው። ያንድን ሰው እምነት ያንድን ሰው እስልምና የሚያፈርሱ ነገሮች አራት ናቸው ባጭሩ ማለት ነው። እንዳትረሱ ይሄ ስንት ናቸው? አራት ናቸው። ከአራቱ የመጀመሪያው አልኩፍር ክህደት ነው። አልኩፍሩ نواقض الايمان ክህደት ወይም ኩፍር እምነትን ያፈርሳል። ሁለተኛ አሽርክ ሽርክ ወይም ማጋራት ማጋራት እምነትን ያፈርሳል። አላህ ይጠብቀን። ሶስተኛ አርዳ አርዳ ከእምነት በኋላ ወደ ሌላ መቀልበስ ሰውየው ወደ ነበረበት እምነት ወይም ወደ ሌላ ሃይማኖት መመለስ አጠቃላይ ስራን ያበላሻል። አራተኛ አንኒፋቅ ሙናፊቅነት አስመሳይነት እነዚህ አራቱ ናቸው። አሁን ሸይኹ ኢስላም መሐመድ ኢብኑ አብዱል ወሃብ رحمه الله رحمه واسعه نواقض الاسلام በሚለው ኪታባቸው ላይ እስልምናን የሚያፈርሱ 10 ነገሮችን ጠቅሰዋል። 10ም ሲዘረዘሩ ከነዚህ አራቱ የሚዘሉ አይደለም። ሌሎች ዑለማዎች ደግሞ ከአስር አስፈተው እስላምን የሚያበላሹ ብለው በስፋት የዘረዘሯቸውን በመፈልጋቸው አንዱ ከአንዱ ሲተያይ ወይ ኩፍር ነው ወይ ሽርክ ነው ወይ ኒፋቅ ነው ወይም ከሙርተድ ጋር የተያያዘ ነው። ስለዚህ በእነዚህ አራት ነጥቦች ይከናወናል። እነዚህ አራት ነገሮች በአንድ ሙስሊም ወይንም ደግሞ በአንድ አማኝ በሆነ ሰው ላይ እንዴት ሊከሰት ይችላል የሚለውን ደግሞ እንየው። አንድ ሙስሊም ሙስሊም ከሆነ በኋላ በአላህ ያመነ ባሪያ ኢማን በቃሉ ገብቶ ሙእሚን ከሆነ በኋላ ሚከፍረው እንዴት ነው? ለኩፍር የሚያበቁ ነገሮች ሙሽሪክ የሚያሰኘው ሽርክ ላይ የሚወድቀው ለሽርክ የሚዳርጉት ምን ምንድናቸው? ሙርተድ የሚያሰኙትስ ምን ምንድናቸው? ሙናፊቅ የሚሆነውስ መቼ ነው? አራቱ አፍራሽ ነገር ናቸው። አላህ ይጠብቀን። ከነዚህ ከአራቱ አላህ ነጃ ያለው ሰው በዱንያ በአኺራም ከጀሃነም እሳት ነጃ የተባለ ነው ማለት ነው። አሁን ወደ ኩፍር እንምጣ። ጀነራሊ ሊተራል ሚኒንጉን ሁላችንም እናውቀዋለን። ኩፍር ማለት ምንድነው? ክህደት ማለት ነው። ሉጋተን አተግጥየቱ ወሰጥር ይባላል። ኩፍር ማለት አንድ ነገር መሸፈን መከለል መደበቅ ይባላል። ያለ ነገር እንዳይታይ እውነታነቱን መካድና መሸፈን ኩፍር ተብሎ ይጠራል ማለት ነው። እና ኩፍር በስንት መንገድ ይገለጻል ከተባለ ወደ 4-5 መገለጫ መንገዶች አሉት። ከዛ ውስጥ አንደኛው ኩፍሩ ተክዚብ ይባላል። ከኩፍር አይነቶች ነው የምንጀምረው። ኩፍሩ ተክዚብ የማስተባበልና የማስዋሸት ክህደት ተብሎ ይጠራል። ሰውየው የመጣለትን መልእክት ካስተባበለ ውሸት ብሎ ከመለሰ ይሄ ኩፍር ተክዚብ ይባላል። وهو اعتقاد كذب الرسول صلى الله عليه وسلم في اي شيء مما جاء به يا الله ملكተኛ كالله زند يزو كمتت وسط كلنم يهون يتوسنون ويم عندنم انكو بيهون كاستبابله وشت نو بلو كملسه ይሄ ማስተባበሉ ኩፍር ተክዚብ የማስተባበል ክህደት ይባላል። ሰውየው ምን ሆነ? ከፈረ ይባላል። ስላስተባበለ ሰላስ ዋሸ ማለት ነው። በዚህ መልክ ይከሰታል። ቁርአን ሱራቱ ፋጢር ከቁጥር 25 እስከ 26 ይነግረናል። ጌታችን በሱራቱ ፋጢር ማዕራፍ 35 ከቁጥር 25 እስከ 26 أعوذ بالله من الشيطان الرجيم وإن يكذبوك أي لا يكذبوك وإن يكذبوك أنتن بيستبابلوه لا أنتن بيسواشون فقد كذب الذين من قبلهم كنسوا بفيت ينبرتم هزبوش ثلاك الله شون ملكتن يا أستبابلوان جاءتهم رسلهم بالبينات وبالزبر መልእክተኞቻቸው በግልጽ ማስረጃዎችና በመጽሐፍት መተውላቸው ነበር። وبالكتاب المنير አብራሪ በሆኑ መጽሐፍቶችም ወደ እነሱ መተው ነበር ግን አስተባበሉ። ثم اخذت الذين كفروا ከዚያም እነዛ የካዱትን ሰዎች በቅጣት ያስቋቸው فكيف كان نكير የኔ ቅጣቴም እንዴት እንደነበረ ተመልከት ይላል። አሁን እዚህ ቦታ ላይ መሐለ ሻሂዱ ምንድነው ሲባል ثم اخذت الذين كذبوا ሳይሆን ያለው كفروا ብሎ ነው የገለጸው። ثم اخذت الذين كفروا ካለ ያ ተክዚባቸው ምን ተብሎ ይጣራል ማለት ነው? ኩፍር ተብሎ ይጣራል። ሱራቱ ፋጢር 35ኛ ሱራ አንቀጽ 25 እስከ 26 ስለዚህም አንድ ኩፍር በመን ይከሰታል ወንደመህቶቼ በማስተባበል ይከሰታል። አላህ እንደዚህ አለ ተብሎ ሲነገረው መልእክተኛው እንዲህ አሉ ተብሎ ሲነገረው ቁርአንንም ሆነ ሐዲስን አስተባብሎ ውሸት ካደረገ ካስዋሸ ሰውየው ከፍሯል ማለት ነው። ኩፍሩ ተክዚብ በማስተባበሉ ብቻ ክህደት ላይ ይወድቃል። አንድ ሁለተኛ ኩፍሩ ኢባኢን ወስቲክባር የእንብተኝነትና የኩራት ክህደት ይባላል። ጉዳዩ ውሸት ነው አላለም ሐቅ አይደለም ብሎም አልተከራከረም አውቋል ነገሩ። ነገር ግን ትቢትና እንብተኝነት እንዳይቀበል ከለከሉት። ይሄ አይነቱ ደግሞ ኩፍሩ ኢባኢን ወስቲክባር በእንብተኝነትና በክህደት በኩራት በእንብተኝነትና በኩራት የሚከሰት ኩፍር ተብሎ ይጠራል። በደንብ እየተከታተላችሁኝ ነው? ይሄ እዛው ኩፍር ላይ ሆኖ ሁለተኛው አይነት ኩፍር ነው። وهو مثل كفر ابليس لكن ده ابليس لعنه الله عليه አይነት ክህደት ነው። ابليس يا الله قطاب السليهون فانه لم يجحد امر الله የአላህን ትእዛዝ አልካደም። ለአዳም ስገድ ባለው ጊዜ እኔ ልታዘኛ ይገባም ማና አንተ የሚል አይነት ክህደት አልታየበትም። ወላ ቃበለሁ ቢልኢንካር እንዴታ በማለትም ትእዛዙን በማጥላላትም ምላሽን አልሰጠም። ወኢነማ ተለቀሁ ቢልኢባኢ ወልኢስቲክባር ግን ምንድን ነበር የኢብሊስ አጸፈታው ይመላሽ? እንቢ ማለትና መኩራት ነበር። ምንም ወለት ቢሆንም የታዘዘው ነገር እንብተኝነትና ኩራት ግን ሸፈነበት እሺ ከማለት ከመታዘዝ። ይሄ ምን ይሆናል ማለት ነው? ኩፍር ይሆንበታል። አላህ በቅዱስ ቃሉ ላይ ሱረቱል በቀራ ቁጥር 30 ላይ ስለተናገረ ምን አለ? ሱረቱል በቀራ ቁጥር 34 ላይ ወኢዝ ቁልና ሊልመላኢከቲ اسجدوا لآدم ለመላእክትም ለአዳም ስገዱ ባልናቸው ጊዜ አስተውሲላል። የአክብሮትን ስግደት እንዲወርዱ አላህ መላእክትን አዟቸው ነበር። ፈሰጀዱ መላእክት በጠቅላላ አንድም ሳይቀር ሰገዱ ኢላ ኢብሊስ ኢብሊስ ብቻ ሲቀር ለምን አባ እንቢ አለ ወስተክበር ኮራ ወካነ ሚነል ካፊሪን በዚህም ቢተኝነቱና ኩራቱ ምክንያት ከካሃዲያኖች ጎራ ሆነ ይላል። እንብተኝነትና ኩራት ሰውን ወደ ምን ይወስደዋል ማለት ነው? ወደ ኩፍር ይወስደዋል። በምን ጉዳይ እንብካለና በምን ጉዳይ ከኮራ? በአላህ አንቀጽ በመልእክተኛው ሐዲስ ማለት ነው። ቁርአኑ ቁርአን መሆኑን ያወቀ ሐዲሱ ሰሂህ መሆኑን ያረጋገጠ እሱን የሚመለከት ተዛዝ መሆኑን አውቆ ግን እንብተኝነትና ኩራት እንዳይቀበል ከጋረደው ይሄ እንብተኝነቱ ኩራቱ ኩፍር ውስጥ ይጥለዋል ወልዒያዙ ቢላህ وهو مثل حال من يعلم ان دين الاسلام هو دين الحق الذي لا يقبل الله سواه ايه معنات لك يسلمنا حيمانوت كالله زند لنبيات يتسطى اونتهنيا حيمانوت مهونون يمياوكسو مثالي نو الله كاسلام وچي ليلا امنتن اندما يقبل تنقو ياوكال والذي فيه صلاحه في الدنيا والاخره بمدراوي حيوتم ولا بمشرشاو عالم لسو يميبجونا يميتقمهم በዚሁ የእስልምና ድንጋጌ ስር መሆኑን ውስጡ ያምናል ለምንድነው ማትቀበለው ሲባል ግን ثم يتركه يتوالى ويتخذ له دينا او مذهبا من صنع البشر ሌላ ሃይማኖትና ሌላ ሰው ሰራሽ ድጋትን ሲያመጣለትን መስመር መከተል ይፈልጋል በኩራት በትዕቢት የዛኔ ምን ይሆናል ሰው ያው ክህደት ውስጥ የተዘፈቀ ይሆናል ትዕቢትና ኩራት በጣም ትልቅ በሽታ ነው በሌላ ሐዲስ ጀነት አይገባም ብለዋል ነብያችን አለይሂ ሰላቱ ወሰለም من كان في قلبه مثقال حبه من كبر يا ومن زفري متاكل بلبو ላይ ኩራት ያለበት ሰው ጀነት አይገባም ኩራት ምንድነው ወንድሞች እህቶች ልብስ መልበስ ግን ኩራት አይደለም አላህ የሚወደውን ነገር መተግበር ነው ኩራትን አደረ ተጠንቀቁ ያሉ የአላህ መልእክተኛ ሲያስተምሩ ሰሃባውን የጠየቃቸው ሰው ያው ጥሩ ልብስ እንዲለብስ ይወዳል ጫማውም ጥሩ እንዲሆን ይወዳል ይሄ ኩራት ነው ወይ ሲላቸው ኢንላሁ ጀሚሉን ይሁብል ጀማል አላህ ውብ የሆነ ጌታ ነው ውበትንም ይወዳል ብለው አስተማሩት የሱ ኒዕማ ስለሆነ ስለዚህ ሌላው ኩፍር ከሚገለጽባቸው መንገዶች በእንብተኝነትና በኩራት የሚገለጽ ነው ማለት ነው ሶስተኛው ኩፍሩን ኢዕራድ ችላ ብሎ መዞር በቸልተኝነት የሚከሰት የክህደት አይነት ምን ማለት ነው ይሄስ ከመጀመሪያዎቹ በምን ይለያል የቸልተኝነት ክህደት ሲባል وهو الاعراض عما جاء به الرسول صلى الله عليه وسلم يا الله ملكتنيا كالله زندي زوت كمتوت غودانا وي حيمانوت چلا بلو مزور نو من معنات نو چلا على سيبال فلا يصدقه عند امانيوچ اونت نو بلو مال تكبلو ولا يكذبه عند كهاديانوچم قطتا وشت نو بلو على استبابلو ولكنه نغر كن من يارغال سويو يعرض عنهم جرد ابال الرسولو ودها لا يششال استي نغر ان هي نغر اونت وشت نو بلا نو اني ما وشت نو الكوني وطاي اشي اونت نو بلا تامن الله اونت نو بيا لا من اه مندنو بقى سوينيا يلحال شلتنيا معناتنو جبتواچوان وندم اهتوچي ቸልተኝነትም ራሱ ያላህና የመልእክተኛውን መንገድ ከመከተል ቸላ ማለት ራሱም ሌላው የኩፍር መገለጫ ነው። ቀጥታ ካስተባበልክ ከመጀመሪያዎቹ ካፊር ከተሰኙት ግሩፕ ትገባለህ። እንብተኝነትና ኩራት ከሆነ ደግሞ የከለከለ ጉዳይ ወለት መሆኑን ይያወቅ እየተቀበልክ አሁንም ኩፍር ውስጥ ትገባለህ። በሶስተኛ ደግሞ ኖኖ አላስተባበልኩም ማለት እንደመጀመሪያዎቹ እሺ ተቀበል ስትባል ደሞ አልቀበልም ማለት እህ ምንድነው ስትባል በቸልተኝነት ብቻ ተው ይሄም ኩፍር ውስጥ ይከተዋል قال الله تعالى الله سورة السجدة قطر 22 ላይ ይናገራል በመአራፍ 32 سورة السجدة قطر 22 ላይ ومن اظلم من نو بدلنيا ممن ذكر بآيات ربه በጌታ አንቀጾች ከተገሰጸ ሰው የበለጠ ማን በደለኛ አለ? የጌታ አንቀጾች ተነበውለት ይገሰጽና ثم عرض عنها ከዛም ከተነገረው ከተገሰጸበት አንቀጽ ችላ ብሎ የሚዞር ከሆነ ሰው በላይ ምን አይነት በደለኛ ሰው ይኖራል? إنا من المجرمين منتقمون أي الكافرين إنهم ككهديانوش تبك أيوتشنا نيلال جيتاتشنا الله بدنيا ميهون بآخرة أنبك ألا تشوالن بمالت اندهي نتوچن مجرموش ويم كافر بلو سيموش شوال مالتنا شلتن ينت براسو يكهدت مجلج عمس مرمو أردتن يوائنت كفر من دلنو كفر الشك በጥርጣሬ የሚከሰት ደግሞ ሸክ ነው። እውነት ነው ብሎ በሙሉ ልቡ በርግጠኝነት አልተቀበለም። ውሸት ነው ብሎ አላስተባበለም። በሁለቱ መሃል ይዋልላል። ይሄ ነገር እውነት ይሆን? ይሄ ነገር ውሸት ይሆን? በይነ ሸክ ወልየቂን በርግጠኝነትና በጥርጣሬ መሃል ይዋልላል። መሃል ሰፋሪ ይባላል። እንደዚህ አይነቱም ከክህደት አልዳንም። ጥርጣሬ ብቻውን አማኝ አያሰኝም። ጽድቅና ኮነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይባላል። ረዋሁ ማፊ ማዕሉም እንደዚህ ይባላል አይደል? ያገር ቤት አባባል ጽድቅና ኮነኔ ቢኖርም ባይኖርም ወደፊት ጀነት አለ የጽድቅ ሀገር አለ ወይም ኮነኔ ገሃነመ እሳት አለ የሚባል ነገር ቢኖርም ባይኖርም ማለት እንደ ተባለው ከክፋት ደግነት ሳይሻል አይቀርም። ምናልባት ደግሞ ሆን አለ ከተባለ ያ ዓለም ይጠቅመናል ነው። ከሌለም እዚሁ ይጠቅማል ዱንያ ላይ ጥሩ መሆኑ ጥርጣሬ ውስጥ ናቸው አልቆረጠላቸው። በጥርጣሬ ዓለም የሚመላለስ ሰው ኩፍር ውስጥ ገብቷል። وهو الذي يشك فيما جاء به رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام يزوت بمطوط دين لا يمترات رسوله فلا يجزم بصدقه ولا بكذبه قررت بلولت فتصمونة ناتشو بلو كلبو برغت أن ينتال تكبلا وي على استباب بلا بمهل يتترات رسوله يملا اللسال موالل الله زندايتكم شك يكهدت مجلجانه قال الله تعالى الله بسورة إبراهيم قطر زتن لاي ከሃዲያኖች ለነቢያቶቻቸው የመለሱትን ይነግረናል። ምዕራፍ 14 ሱረቱ ኢብራሂም ቁጥር 9 ላይ ወቃሉ الناسም ማሉ ኢና ከፈርና እኛ ክደናል አሉ። ቢማ ኡርሲልቱም ቢ እናንተ በተላካችሁበት ነገር እኛ ክደናል። ወኢና ደግሞም እኛ ለፊ ሸክ ሚማ ተድዑነና ኢለይሂ ሙሪ እናንተ በምትጠሩን ነገር ላይ በዋለለ ጥርጣሬ ውስጥ ነው ያለነው ዋጅቀናል። እውነት ይሁን ውሸት ስለማናውቀው በተላካችሁበት ነገር ክደናል። ይሄ ሸካቸው ይሄ ጥርጣሬያቸው ከኩፍር ዓለም አላወጣቸውም ማለት ነው። ስለዚህም በጥርጣሬ ምን ይሆናል? ክህደት ይከሰታል። አምስተኛ ኩፍሩል ጆሁል ይባላል። የክህደት የመጨረሻውና ትልቁ የሚገለጸው ኩፍሩል ጀሁድ አይነን ግንባር ያርገው አይነት ክህደት በቃ ፈጽሞ መካድ ማለት ነው። እውነታነቱን አለ መቀበል ከፀሐይ በላይ የደመቀ እውነቱን እያየ እማይቀበል ትቤትና እንቢተኝነት አይደለም ይሄን ሰው የከለከለው ወይም ደግሞ ችላ ብሎ መዞር አይደለም ወይም መጠራጠር አይደለም ወይም ማስተባበሉ አይደለም ከናካቴው ፈጽሞ የሌለ ያልተሰማ ነገር አድርጎ ሙሉ በሙሉ የሚከዳል። وهو ان يجحد جمله ما انزله الله او يجحد شيئا مما هو معلوم بالضروره من الاسلام አጠቃላይ الله ያወረደውን ሁሉ በጠቅላላ በፍጹም የለም ብሎ የሚያስተባብል ወይም ደግሞ الله ካወረዳቸው የተወሰነውን ነገር በዲን አልኢስላም ውስጥ በቀጥታና በግልጽ የተገለጸ የማሸማ የሆነ ነገርን አላውቅም ብሎ የሚያስተባብል ከሃዲ ይባላል። قال تعالى الله ስለ ሙሳና ማን ነው ስለ ፍርዖንና ቢጤዎቹ ከሃዲያኖች ሲነግረን ሱራቱ ነምል ቁጥር 14 ላይ ይነግረናል። ሙሳ አለይሂ ሰላም ይዞት ስለመጣው መልእክት ማለት ነው። ምን አደረጉ ፍርዖንና የሱ ቢጤዎቹ? وجحدوا بها واستيقنتها انفسهم وجحدوا بها موسى عليه السلام باصياچو تامر كالله زند يزولاچو بمطاو ملك تكادو عليه تملكتو جهود كادو واستيقنتها أنفسهم نفسوچاچو ግን የቂን ብላለች እርግጠኛ ሆናለች ከውስጣቸው አውቀውታል ሙሳ ይዞት የመጣው ነገር ከአላህ ዘንድ መሆኑን ጭራሽ የሌለ ነገር አስመስለው ግን አይኔን ግንባር ያርገው አይነት ነገር ክህደትን ፈጸሙ ለምን ሙልመው ወኡሉዋ ወበደልና በትዕቢት አማካይነት فانظر كيف كان عاقبة المفسدين ያበላሾች የወንጀለኞች አቂባቸው መጨረሻቸው ምን እንደነበረም ተመልከት በቀጣች አላህ በባህሩ ላይ እንዳሰጠማቸው ማለት ነው በድጋሚ وقال تعالى لنبينا عليه الصلاه والسلام سوره الانعام قطر 33 ላይ سوره الانعام قطر 33 ላይ ابو جهل እና መሰሎቹ የተናገሩትንም ይጠቅሰዋል እዚህ ቦታ ላይ ምን አሉ እነሱ ابو جهل እና መሰሎቹ ማዕራፍ 6 ቁጥር 33 قد نعلم ጌታችን አላህ እንዲህ ይላል በርግጥ እኛ እናውቃለን انه لا يحزنك الذي يقولون يا የሚሉት ነገር አንተን የሚያሳዝነህ መሆኑን በርግጥ እናውቃለን እነሱ እኮ ይላል ጌታችን አላህ فانهم لا يكذبونك አያስዋሹህም አያስተባብሉህም እኮ አለ አንተ ውሸታም ነህ አይደለም የሚሉት ولكن الظالمين بايات الله يجحدون ነገር ግን ከሃዲያኖች በደለኞች በአላህ አንቀጽ በአላህ ተአምራት ያስተባብላሉ ይክዳሉ አለ እነተኛ መሆነህንማ ያውቃሉ ነገር ግን ተጋረደባቸው ከሃዲ ሆኑ አስተባበሉ ማለት ነው እና ከአንድ እስከ አምስት ለናሙና የተመለከትናቸው በተቀሉ ኩፍር ተብሎ ይጠራሉ አላህ ከሁሉም አይነት ኩፍር ይጠብቀን ክህደት ይባላል ሰውየው በማስተባበሉ እንቢ በማለትና በመኩራቱ ወይም ችላ ብሎ በመዞሩ ወይም በእምነት በመጠራጠሩ ወይንም ፈጽሞ እንዳልሰማ ሆኖ መካዱ ከኩፍር ዓለም ሊያስወጣው አይችልም ኩፍር የሚገለጽባቸው መንገዶች ናቸው ግራም ነፈሰ ቀኝ አምስቱም ኩፍር ተብለው ይጠራሉ ማለት ነው ዑለማዎች በዚህ መልክ ከፋፍሎ ማስረዳት ያስፈልገበት ዋናው ምክንያት ምንድነው? ሰው ጥንቃቄ እንዲያደርግ ነው። ኩፍር ማለት ምንድነው ሲባል ብዙ ጊዜ ሰው ምን ይላል? አላህ የለም ማለት ነው ይላል። አንድ ሰው ካፊር የሚባለው አላህ የለም ሲል አይደለም ወይ? ለምሳሌ ሙስሊም ያልሆኑ ወገኖችን ካፊሮች ብለን ስንጠራቸው ብዙ ጊዜ እነሱ ካፊሮች ናቸው ወይ ይሉናል። እና ታዲያ ምንድናቸው ስንላቸው ካፊር የሚባለው በአላህ ያላመነ ማለት አይደለም ወይ? እንደዛ የሚል ጥያቄ ያነሳሉ። ምናልባት እናንተም ይገጥማችሁ ይሆናል። አዎ በአላህ ያላመነ ካፊር ነው። ነገር ግን ኩፍርን ለምን በአላህ ያላመነ ብቻ ላይ እንጋርደዋለን? ለምን እዛ እንገድበዋለን? በነብያችን አለይሂ ሰላቱ ሰላም ያላመነስ ካፊር አይደለም ወይ? አላህ በሰጠው ተዛዝ እንቢና ይቆራና እንቢያለስ ካፊር አይሆንም ወይ? ነገሩን አምኗል ግን አልቀበልም ብሎ በትቢትና በክህደት ቢዘወትር ካፊር አይሰኝም ወይ? ስለዚህ ኩፍርን አጥብበን ከተመለከትነው ነገሳናውቀው ከአንደኛው ኩፍር ሸሽተን ሌላኛው ኩፍር ላይ ልንወድቅ እንችላለን። ወይም ሌሎቹ አላህ ወፍቆን እኛን ጠብቆን ከሆነ ሰዎች ከአንደኛው ሸሽተው ሌላኛው ላይ ሳያውቁ ከወደቁ ለማ አስተማርና ለማንቃት እንዲመች በልስቲቅራኢ ወተተቡ በቅዱስ ቁርአን ውስጥ በሐዲስ ውስጥ የተነገሩትን እንዳለ አንድ በአንድ እየተከታተሉ እያነበቡ ኢስቲንባጥ በማድረግ ለኛ በሚያገራ መልኩ ለማስተማር ነው ተክሲም ያስፈልገው ቁም ነገሩ ኩፍር ኩፍር መሆኑ እንጂ አምስት አይነት ወይም ስድስት አይነት መባሉ ላይ አይደለም ወደዚህ መከፈሉ ዋና ያስፈልገበት ሰዎች በቀላሉ እንዲገባቸው ከኩፍር አይነቶችና ከሽርክ አይነቶች ሁሉ ራሳቸውን እንዲያርቁ ለማድረግ ነው። ካልሆነ ብዙ ሰው ምንድነው ኩፍር ካፊር ማን ነው ሲባል አቲስቶች ብቻም ይመስለዋል። ሃይማኖት አለኝ ያለ ሁሉ በጠቅላላ ካፊር አይሰኝም ነው በሌላ ቋንቋ። ፈጣሪ የለም ብሎ የካደ አቲስት ብቻ ነው ካፊር። ይሄ አይነት ስህተት እንዳይከሰት ለመርዳት ነው። ኩፍር አሁን በተጠቀሰው መንገድ ብቻ ሳይሆን በእነዚህ አምስቱም በሌላ መንገድም ዑለማዎች የተከሱት ካለ ሊከሰት የሚችል ነገር ነው ነው ገብቷችኋል ወንድም እህቶቼ እሺ ሁለተኛውን እንየው እንግዲህ አንደኛ ኩፍር ብለናል ኢማንንም የሚያበላሽ ነገር ሁለተኛው ደግሞ አሽርክ ሽርክ ነው ምንድነው ሽርክስ አምባሻ ሶላት ያልሰገደ ከካፊር ይመደባል የሚለው ተከክል ነው አምባሻን አስተውስከኝ ሶላት ያልሰገደ ካፊር ነው ነብያችን አለይሂ ሰላቱ ወሰለም على حد الذي بيننا وبينهم الصلاه فمن تركها فقد كفر بين الرجل والكفر ترك الصلاه بيننا بالناس ماكر ያለው ልዩነት ሶላት ነው ሶላት ተወክዷል በሰውየውና በኩፍር መሃል ያለው ሶላት መተው ብቻ ነው ሶላት ከተወከፈዋል ብለው ሽርክ ምን አላችሁት ማጋራት ምንድነው ማጋራት አልገባኝም በጋራ ብላችሁ አገር ቤት አልተጫወታችሁ ማለት አብራርታችሁ መልሱት ማጋራት ምንድነው በአላህ ማጋራት ምን በአላህ ማጋራት ኢልሃም ከአላህ ሌላ መገዛት አለች ሉባባ ከአላህ ውጪ ማምለክ አለች በአላህ ማጋራት የሚሰራውን ስራ ለሰው ይልኝ ብሎ የሚሰራ ስራ ፈሪሃ ከአላህ ሌላ መገዛት ጆይሪያ በአላህ ላይ ሌላን አካል መገዛት ከአላህ ውጪ ያለን ነገር ከሐቁ በላይ መስጠት እንግዲህ እስካሁን ከጻፋችሁት ውስጥ ሁላችሁ ማሳባችሁ ትክክል ቢሆንም እንዳገላለጽ ትክክል አድርጌ ወሰድኩት የጆይራንና የቢንተል ሐላል ነው ቀጥሎም አልহামዱሊላህ ብዙዎቻችሁ ከአላህ ሌላ መገዛት አላችሁት ከአላህ ሌላ መገዛትማ ሽርክ የሚሰኘው አላህን የሚያመልክ ሰው ሲሆን ነው ሽርክ ማለት جعلوا شريكا لله عز وجل ማለት ነው ሽርክ ማለት ለአላህ ተጋሪን ማበጀት ማለት ነው በእኛው ባገር ቤት ቋንቋ ይሄንን እንተከመዋለን አብረን ስንሰራ ምን ሆነን ይባላል እኔና አንተ ሽርክ ሆነን ይባላል አይደል ተሻርከናል ይባላል ፋብሪካ ሸሪካ ተብሎ ይጠራል ወይም አክሲዮን በጋራ በአንድነት የሚሰራ ስራ ስለሆነ ስለዚህ አሻረከኝ ማለት እኔን ሼር አረገኝ አጋራኝ አካፈለኝ ማለት ከሆነ ትርጉሙ ሽርክ ማለት جعلوا شريكا لله تعالى فيما هو من خالص حقه አምላካችን አላህ የግል ንብረቱ የግል መብቱ በሆነ ነገር ላይ ሌላን አካል ማጋራት መደረብ ሰውየው አላህንም ያመልካል ማለት ነው ሙሽሪክ የተባለው አካል አላህንም ይገዛል ማለት ነው ነገር ግን አላህን ያመለከ አላህን እየተገዛ በአላህ ላይ ብቻ አልተገደበም እንደገና ምን ያደርጋል ለአላህ ከመሰጠው ያምልኮ ዘርፍ አሳልፎ ከአላህ ውጪ ላለ አካልም ይሰጣል ስለዚህ አላህ ላይ ሌላን አካል መደረብ ማለት ነው መጨመር በአምልኮ ሽርክ ይባላል አላህን ትቶ ማፈጽሞ ሌላ ነገር የሚያመልክ ከሆነ ይሄ ሰው ምን ይባላል ካፊር ተብሎ ይጠራል ክህደት ዓለም ውስጥ የገባ ይባላል ሙሽሪክ ነው ማለት አላህን ያመለከ አላህን እየተገዛ ነገር ግን ሌላ አካል የሚደርብ ሲሆን ነው ነቢያችን አለይሂ ሰላቱ ወሰለም የተላኩበት ማህበረሰብ የተወለዱበት ቀዬ አረቦቹ ምንድን ነበር የሚባሉት ሙሽሪኮች ተብለው ነው አይደል የሚጠሩት ለምንድን ነው ሙሽሪክ የተባሉት ከተባለ በአላህ ላይ ስለሚያጋሩ አላህን ስላላመኑ አይደለም አላህንማ ያምናሉ ጌታቸው መሆኑን ያውቃሉ ፈጣሪያቸው መሆኑን ያውቃሉ ግን ይሄ ማወቃቸውና ይሄ ማመናቸው ሙስሊም አላሰኛቸውም ለምን እሱን አውቀው እሱን አምነው እሱን በማምለክ አልተገደቡም ምን ያረጉ ነበር ወደዚህ ጌታ ወደ አላህ የሚያዳርሱን አማልክቶች አሉ ብለው በካዕባ ዙሪያ ወደ 360 ጣዖታትን አስገብተው ያመልኳቸው ይሰግዱላቸው ነበር ይሳሉላቸው ነበር ለምን ታኡላኢ ሹፋዓኡና ኢንደላህ አላህ ዘንድ ያማልዱናል ما نعبدهم الا ليقربونا الى الله زلفا ودا الله ما قربن እንዲያቀርቡን እንጂ ለሌላ ነገር አናመልካቸው የሚሉ ነበር አላህን ያውቃሉ ማለት ነው ወደ አላህ መዳረስንም ይፈልጋሉ ግን ወደ አላህ መሄድ ይፈልጉት የነበረው በእነዚህ አማልክት ብለው በሰየሟቸው ነገር ነበር ያንንም ስለት ያንን አምልኮ ያንን መገዛትና መማጸን ለአላህ ብቻ ይገባ የነበረውን አሁን ለተሰሩ ለተቀረጹ ቅርጻ ቅርጾች አሳልፈው ሲሰጡ አላህ ላይ ደባልን አመጡ ማለት ነው ሌላ ጨመሩ ሲጨምሩ ተግባራቸው ምን ሆነ ሽርክ ሆነ አጋሩ ይባላል ሙሽሪክ ማለት من جعل لله شريكا فيما هو من خالص حقه የጌታችን ያአላህ ግላዊ በሆነው መብቱና ንብረቱ ላይ ተጋሪ የሚያበጅ የሆነ ሰው የግሉ ብቻ የሆነ ሶላት ለማን ብቻ ነው የሚሰገደው ለጌታ አላህ قل ان صلاتي ونسكي ومحياي ومماتي لله رب العالمين سجدت ارج مجزات بهوت منورنا مموت لجيتاي نو بلتبل تازحال اش يالكنا صلاه العصر مسجد جبت سجد لما نسجد كستبال لا الله لك فادا كمسجد اند وطاها دغمو طنقاي بيت دج لتطنا وطاهنا እዛ ሄደ ገብተ ለተጠይቀው አጠገቡ ስደርስ ተንበርክ ከመሬት ተደፍተ ሰገድክለት ይሄ ስግደት ቅድም ለማን ነበር ያቀረብከው ስትባል ለአላህ አልክ አሁንስ ለማን ነው የሰገድከው ለጠንቋዩ ታዲያ በስግደት አላህን ከጠንቋዩ ጋር ሼር አላደረክም አድርገሃል ተግባርህ ምን ይሰኛል ሽርክ ይሰኛል ማለት ነው ሙሽሪክ የሚባለው ያሻረከ ነው ያጋራ ነው ጌታውን ከናካተው የማያውቅማ ካፊር ተብሎ ይጠራል ከሃዲ ነው ጌታውን ከማመኑ ጋር ደግሞ ለአላህ የሚገባውን የግል መብቱን ደግሞ አሳልፎ ለፍጡር የሚሰጥ ከሆነ አሻረከ ይባላል ማሻረክ እንግዲህ ሁለት ነገር አለ ማለት ነው ሁለትና ከዛ በላይ አንድ ነገር ብቻውን ሽርካ ይባላል አላህን ብቻ የሚያመልክ ሙሽሪካ ይባላል ሙወሂድ ይባላል ሙወሂድ ማለት አንድ አድራጊ ማለት ነው ተውሂድ ያለው ሰው ነው ፍጡርን ብቻ የሚያመልክ እንደዚሁ ደግሞ ካፊር ብለ ተጠራዋለ ለምን በአላህ አምልኮ ስለካደ ማምለክ የሚገባውን ጌታ ስለተወ ጌታውን ያመለከ ሌላ የሚጨምር ደግሞ ሙሽሪክ ይሰኛል ሽርክ ማለት جعل شريك لله تعالى فيما هو من خالص حقه የጌታችን ግላዊ መብት ግላዊ ንብረቱ በሆነው ነገር ላይ ተጋሪን ማበጀት ደባኝ ወንድምህቶቼ እንዳንራሳው ይሄ የግል መብት የሆነው አላህን ተነፈራለን እንላለን ተባባት ፈሩምሽ በጣም እና ፍራቻ ኢባዳ ከሆነ እና እባብን በአላህ ላይ አሻረካችሁ ሲሰኛል ለምን ሉባባ ነው አንሽ ለምን አይሰኝም የማይሰኝበት ምክንያት ምንድነው አላህን ፈራለው ብለሽ ነበር አላህን መፍራትሽ ከሐራም ነገር ከለከለሽ ለምን አልፈጸምሽውም ስትባይ ጌታዬን ፈርቼ እሺ በዚህ በኩል ስለምን አትጀም ስትባይ እባቡን ፈርቼ አልሽ እንዴ ፍራት ለአላህ ብቻ መስሎን ነበር ለካ እባቡን ትፈራለሽ እንግዲያው ሳሻርከሻል ብትባይስ መፍራትና መገዛት አንድ አይደለም ዱባባ እንደዛ አልጠየቅኩም እኔን በአማርኛ ማምለጥ ማንንም ሰው አይችልም በደንብ አዳምጪ መገዛት ጥቅላው የሆነ ጀነራል የሆነ ቋንቋ ነው ወደ መገዛት ዝርዝር መንገዶቹ ስንገባ አላህን ከምንገዛባቸው አላህን ከምናመልክባቸው የአምልኮ ዘርፎች ውስጥ አንዱ አላህን መፍራት ነው ተቅዋ ከኢባዳ ዘርፎች ውስጥ አንዱና ግንባር ቀደም ነው መፍራት መውደድ ኢባዳ ነው መፍራት ኢባዳ ነው እንላለን ስለዚህ አላህን መፍራትሽን እንደ ኢባዳ ካየሽው ለአላህ የሚቀርብ ኢባዳ ነው ካልሽው እባብን መፍራትሽንስ ለምን ለእባብ የሚቀርብ ኢባዳት ይሁን እንዴት ሲሉሽ አጋራሻ ይሉሻል እባቡ እንዳያጠቃን ነው የምንፈራው አለች ሰሊማ። አላህም እኮ እንዳይቀጣሽ ነው አይደል የምትፈሪው? አሁን እንዲገባችሁ ስለፈለኩ ነው ይሄን ማነሳው። ታዲያ በዚህ ሰዓት ምን ልላችሁ ፈልጌ ነው? ቀደም የተከስኩላችሁ جعلوا شريك لله تعالى فيما هو من خالص حقه የግል ንብረቱ በሆነው ጉዳይ ላይ ያልኳችሁን እንዳብራራው ስለፈለኩ ነው። አሁን ይሁን እዚህ ጋር ظاهሩ ከላይ የሚታየው መመሳሰሉ ላይ አይደለም። ወደ ትርጉሙ ስንገባ የጌታችን የግል መብቱ መፈራት ምንድነው ሲባል خوف على غيب ይባላል። አላህን የምንፈራው በሩቅ መሆኑ ነው። ዱንያ ላይ ያለው ፍራቻ ግን የሚታይና ሰበብ ያለው ነገር መሆኑ ነው። የአላህ ፍራቻ فيما هو من خالص حقه የግል ንብረቱ የሚሰኘው በገይብ ስንፈራው ነው። ከሐራም ነገር የምትርቂው ዋጅቦችን የምትፈጽሚው ጌታሽን ሳታይው ነው አይደለም? ያየኛል ብለሽ በማመንሽ ጌታሽ ስገጂ ብሎ ሲናገርሽ ሰምተሽው ነው አይደለም? አንቺ ግን ስትሰግጂ ይሰማኛል ስለምትይ ስለዚህ በሩቁ ሳታዩ ቃሉን ሳትሰሚው ፈርተሹ ከሰገሽ ይሄ ፍርሃት ዒባዳ አይሰኝ። ለእባቡ ግን የቀረበው ፍርሃት ለምንድነው ዒባዳ ማይሰኘው ከተባለ የሚታይ ነገር ነው፣ ሰበብ ያለው ነገር ነው። አፉን ከፍቶ ሲጠብቀኝ መርዙን ሊረጭብኝ ነው ብዬ በፈራና ወደ ኋላ ሸሽቼ በመለስ ይሄ ፍርሃት ሰበቡ የታወቀ ምክንያቱ የተቋጠረ ፍርሃት ይባላል። ታዳ መቼ ነው ለአላህ የቀረበው ፍርሃት ለፍጡርም ማቅረባልና ሽርክ ላይ ወድቀሃል መባለው ከተባለ ፍጡርን በሩቅ ስንፈራው ነው። አንድ ጠንቋይ እኔ ጋር መጥቶ ቢዝትብኝስ? ቆይ ጠብቃ በኋላ ከቤት ሆኜ አንድ ነገር ካላደረኩ አውሊያዎችን ልኬ በተቀመጥክበት አልጋ ላይ ካላደነዘስኩ ቢለኝና ወይኔ ሊያደርገኝ እኮ ይችላል ብዬ ፍርሃትን ካሳደርኩኝ ይሄ ሽርክ ነው የሚባለው። ለምን? ኸይብ ላይ ስልጣን ያለው አላህ ብቻ ነው። በሩቅ ምፈራው ጌታዬን ከነበር ይህንን የሩቅን ስልጣን ጌታዬ ደግሞ ከአላህ ማለት ነው ለማንም አሳልፎ ካልሰጠ አንቋይን ምፈራበት ይለም። ነገር ግን በዛው ተቃራኒ ግን አንድ ሴትዮ በድግምት ስራ የምትታወቅ መጣ እንካ ይሄን ምግብ ብላ አለች። ጠረጠርኳት ምናልባት ሲህር ሰርታበት ይሆናል ብዬ ፈራሁኝና አልበላም ብዬ መለስኩኝ። ታዳች ሴትዮ ሁለት ጎዳኝ ትችላለች ብዬ መፍራት ሽርክ ውስጥ ይከተሃል ወይ ዒባዳ ይሰኛል ወይ ቢባል አይሰኝም። ለምን? አሁንም የታየ ምክንያቱ የተቋጠረ ነገር ነው። خوف መቼ ነው ከአላህ ውጪ ሲሆን ሽርክ የሚሆነው? በገይብ ሲሆን ነው። አላህን መፍራት ከፍጡር መፍራት የሚለየው የጌታ አላህ ፍርሃት يخافونه بالغيب እንዳለው በቁርአኑ ላይ አላህን በሩቅ ነው የምንፈራው። ሳናየው እሱ ስለሚያየን እንላለን፣ ሳንሰማው ንግግራችንን ግን እሱ የሚሰማ ጌታ የሚቆጣጠር በመሆኑ በሩቁ ነው የፈራነው። ፍጡርን መፍራት ግን በሩቁ ከሆነ አሁንም ሽርክ ነው። አለበዛ ፊት ለፊት ታዳ አንድ የተበደለ ዱርዬ ዱላ ይዞ መጥቶ ፈነክትሻለሁ ሲልሽ እንዳይፈነክትሽ ፈርተሽ ሮጣሽ የሆነ ሱቅ ውስጥ ዘለሽ ገባሽ የአላህን እንጂ ሌላን እንዳትፈሪ ተበለሻል ነበር እንዴ ብትባይ ይሄ ከዚህ ጋር አይገናኝም። ባይሆን ሰበቡ የታየንም ነገር ትያለሽ። በሁለተኛ መንገድ ደግሞ ስታብራሪው ምክንያቱ የታወቀንም ነገር እንደዚሁ ስንፈራው ፍርሃቱ እኮ ገደብ አለው ደግሞ ብለን ሁለተኛ መልስ እንሰጣለን። ጌታችን ሙሉ ስልጣን አለው። የምንፈራው የሚፈልገውን ነገር ለማድረግ ከፈለገ ያለምንም ገደብ ስለሚችል ነው። እነዚህ ፍጡራኖችን ግን ምክንያቱ በታየ ነገር ሰበቡ በተቋጠረ ነገር ብንፈራ ሁለተኛው ልዩነት ምንድነው? ፍርሃቱ ግድብ ነው። ሙሉ ስልጣን አላቸው ብለን አይደለም እናምነው። ከነሱ አላህ ሊያስጠለን አይችልም እንዴ? ይችላል። ስለዚህ ፍርሃታችን ምንድነው? ውስን ነው ማለት ነው። በእንደዚህ አይነቱም ጉዳይ ላይ ውስን ነው። ለዚህ ነው ውስን ስለሆነ ምናልባት አንድ ዱርዬ መጥቶ አንቺን ሊመታሽ ሲል አኔ በዛ በኩል ሳልፍ ካየሁኝ ጉልበተኛ መሆኔን ካወቅሽ አቡ ሃይደር ና ድረስልኝ ትይኛለሽ፣ ና አስጠለኝ ትይኛለሽ። ለምን? ከሱ ደግሞ እኔ በጉልበት የተሻልኩ መሆኔን ስለምታውቂ ለሱ የነበረሽ ፍርሃት ካንቺ አቅም አንጻር የተወሰነ ነው። እሱን ግን የሚበልጠው ሌላ በጉልበት ያለ አካል መኖሩን ስለምታምኚ ና ወንድሜ አትርፈኝ ብቲ ለሱ የነበረሽ ፍርሃት ምን ነበር ማለት ነው? ጊዜያዊና አነስተኛ ነው። አላህን የፈራሰው ግን ከአላህ የሚያስጠለው ይፈልጋል እንዴ? ማን ይሆን ከአላህ የሚያድነኝ ይላል? የለም። ለጌታችን የሚቀርብ ፍርሃት ያልተገደበ ፍርሃት ተብሎ ይጠራል። ስለዚህ ምን ይባላል? የአላህ ፍርሃትና የፍጡር ፍርሃት ሲለይ አንድን ነገር ስትፈራው ይላል፣ አንድን ነገር ስትፈራው ከሱ ትሸሻለህ፣ አላህን ስትፈራው ግን ወደ ራሱ ወደ አላህ ትሸሻለህ። አላህን ስንፈራው ወደ አላህ ነው የምንሸሸው። ፈፊሩ ኢላላህ ወደ እኔ ሽሹ ይላል አላህ። ከዛ ውጪ ግን ሌላ ነገርን ስትፈራ ከሱ ትሸሻለህ። አሁን ወደ ኢባዳው ፓርት ስንገባ ፍርሃትን በዚህ መንገድ ልናየው እንችላለን። ሙስሊም ለአላህ ያለው ፍራቻ በገይብ ላይ የተመሰረተ ነው። ጌታውን ሳያየው በሩቁ ነው የሚፈራው። ለምን? ባላየውም ያየኛል ብሎ ጌታው ነግሮት ቀጥታ የሱን ቃል ሳይሰማ ኢባዳን በአግባቡ ያከናውናል። ለምን? እኔ ባልሰማውም እሱ የኔን ቃል ይሰማል ብሎ ስለሚያምን። ቦታ መቀየራችን፣ አገር መቀየራችን ከጌታችን እይታና ከሱ መስማት ሊያሸሸን አይችልም። ፍጡርን ግን የምንፈራው ነገር ብንፈራውም ሰበብ ባለው ነገር ነው። በገይብ የምንፈራው ፍጡር ሊኖር አይችልም። በሩቁ አንተን እቆጣጠራለሁ ብሎ ማንም ሰው ሊያስፈራህ አይችልም። መፍራት የለብህም። አላህም ብቻ ነው በሩቅ ልትፈራም የሚገባው። ከዛ ውጪ ያለው ፍርሃት እንዲሁ ምክንያቱ የታየ ነገር ነው። ሁለተኛ እሱ መሆኑ ደግሞ ጊዜያዊና ውስን ፍርሃት መሆን አለበት። እኔ ዱርየውን ፈርቼ እኮ ብሮጥ ባመልጥ ለትንሽ ነው። ትንሽ አምልጨው ቂያሱስ ከተደበቅኩ በኋላስ? ወይ ምናልባት ፈጣኑኝ በረጅሙ ካመለጥኩት በኋላስ? ላስቲ ወንድ ከሆንክ እለዋለሁ፣ እንደውም ከሩቆኝ አይደርስብኝማ ካሁን በኋላ። ወይ እኛ ሰፈር መግባቴን ሳውቅ ና ተጠጋኝ እስቲ፣ ያን ወንድ ከሆንክ። አሁን ፍርሃቷ ተወገደች፣ የልብ ልብ ተሰማኝ። ቅድም እነሱ ሰፈር ስለነበርኩኝ ነው። አሁን እኔ ሰፈር ስገባ ና ወንድ ከሆንክ እለዋለሁ። ለምን? አሁን የሰፈሬ ልጆችም አሉ። ለካ ፍርሃቷ ውስን ነች፣ እዛ ስፍራ ላይ ብቻ ነው። አላህን ግን ስትፈራው ኢተቂላሃ ሐይሱ ማ ኩንት፣ የትም ስፍራ ሁነህ ነው የሚለው። መስጂድ ውስጥ ብቻ አይደለም፣ የአላህ ቤት ስለተባለ ያንተም ቤት ውስጥ ሆነ ትፈራዋለህ፣ መስጂድ ውስጥም ሆነ ትፈራዋለህ፣ የትም ሆነ ትፈራዋለህ። ስለዚህ ሽርክ ሊሰኝ አይችልም። ወላሁ አዕለም። ግን ገብቷችኋል ወንድም እህቶቼ? እና ወደ ሽርኩ ፓርት እንመለስ፣ ለማብራራት ነው እንግዲህ። አሁን ሽርክ ምንድነው ታዲያ ተብለን ብንጠየቅ جعل شريك لله تعالى فيما هو من خالص حقه ጌታችን አምላካችን አላህ የግል ንብረቱና መብቱ በሆነ ነገር ላይ ተጋሪ ማበጀት፣ ለሱ የሚገባውን መብት እንደገና ከሱም ጋራ ሌላን አሳልፈን ጀርበን የምንሰጥ ከሆነ ሽርክ ይሰኛል ነው። قال الله تعالى يتا الله سورة الزمر قطر سلسا مستلعي انده لال بسورة الزمر معرف سلسا زتين قطر سلسا مستلعي ان شاء الله مجرشا تطيق الله ولقد اوحي اليك برقتم ودان توردوا لال ودى نبيات عليه الصلاة والسلام وإلى الذين من قبلك كانت بفيت ودى نبرتم ملك تنيوش اندزجه وردوا من بمالت لئن شركت بجيتاه لا يبتغرا لا يحبطن عملك صراح بتقلا لا يبلاشنا ولا تكونن من الخاسرين ككساريوچم تሆናለህ። ሽርክ ስራን በተቅላላ ምን ያደርጋል? ያበላሻል ማለት ነው። የተሰራ መልካም ስራን ሁሉ ድምጥ ማጡን ያጠፋዋል። አላህ ይጠብቀ። ይሄ እንግዲህ ለነቢያት የተሰጠ ትዕዛዝ ነው። ከነቢያት ሽርክ ይገኛል ተብሎ በፍጹም አይታሰብም። ለህዝቦቻቸው መዳን፣ ለህዝቦቻቸው ጀነት መግባት ዱንያዊ ሰበብ እነሱ ስለሆኑ። ያ ሆኖ እያለ አላህ በነቢያት በኩል ግን እኛን ለምን አናገረን? የጉዳዩን አሳሳቢነት፣ የጉዳዩን ከባድነት ሊገልጸው ነው። ላንተና ካንተ በፊት ለነበሩት ነቢያቶች ካጋራህ ስራህ ይበላሽና ከከሳሪ ትሆናለህ ማለትን አውርደናል ሲል፣ ታዲያ ለነቢያት እንዲህ ከተባለ እኛስ ምን ያህል ሊያስፈራን ይገባል? ለጉዳዩ አጽንኦት እንድንሰጠው ነው። እናም ሽርክ ስራን የሚያበላሽ ነው ማለት ነው። وقال الله تعالى بليلام بوتا جيتاچن سورة النساء مراف 48 لاي يا لتوبت بزيو شركو سلموت اسو سيناجر قطر 48 ان الله لا يغفر ان يشرك به الله بسو ما غاراتن بفتش ما يمرم الى يا لتوبت لموت باريو ايمرون ويغفر ما دون ذلك كذا وچ يالون وانجل جن يمرال لمن يشاء لميشا باريو يمرال ሳይቀጣው ማለት ነው ያልሻለተን ደግሞ በሰራው ወንጀል ልክ ይቀጣውና ወደ ራህመቱ ይመልሰዋል በሽርክ ላይ የሞተ ግን ምንም አይነት ተውበት ሳያደርግ ከሄደ መቼም ቢሆን አይማርም ወመን ይሽርክ ቢላህ በአላህ የሚያጋራሰው ፈቀድ ይፍጠራ ኢስማን ዓዚማ ታላቅ የሆነ ወንጀልን ቀጥፏል ማለት ነው ታላቅ የሆነ ወንጀልን ቀጥፏል እስቲ ቀደም ኩፍሩንም እንዳየነው ይሄንንም ደግሞ እንመልከተው ሽርኩን እስ በምን መልኩ ነው የሚከሰተው የሽርክ መገለጫ መንገዶች ምን ምንድናቸው ሲባል ኩፍሩን እንዳየነው አንደኛ ሽርኩን من يؤمن بالله ولكنه يجعل له شريكا في الملك والتصرف في المخلوقات خلقا وحياتا ورزقا وموتا وبرا ونفعا بالله يميامن سو نو گلسمو نگر گن شرک لاي ودقال من سلا درگا سيبال بالله ربوبيه بگيتنت باهريو لاي تگاريم سلا بجنت لمثال مفطر هيوت مستت سيساي مستت مگدل متقمنا مگودات ጌታ የፈጠረኝ ብሎ እንዳመነው የሚፈጠር አለ ብሎ ካመነ ህይወቱን የሚሰጥ አላህ ሆኖ ይያለ እነከለም ህይወት ይሰጣሉ ካለ ሲሳይን የሚሰጥ አላህ ሆኖ ይያለ ምረዝቀኝ ሌላ ኃይል አለኝ ካለ በሞትና በህይወት ላይም ስልጣን ያለው አላህ ብቻ ሆኖ መግደልም ሆነ ህያው ማድረግ የሚችል ሌላ አካል አለ ብሎ ካመነ እነዚህ በጠቅላላ የጌታችን የሩቡቢያ የጌትነት ባህሪው መገለጫዎች ስለሆኑ በአላህ የሩቡቢያ የጌትነት ባህሪ ላይ ተጋሪን አበጅቷልና ሰው የው ሽርክ ላይ ወድቋል ሙሽሪክ ሆኖ ይባላል ገባችሁ ወንድሞቼ وهذا الشرك كشرك النصارى والمجوس እንደዚህ አይነት ሽርክ ልክ እንደ ክርስቲያን ወገኖችና እንደ መጁሳ እንደ ዞሮስቲያኖች የሚታይ ሽርክ ነው ምን ታየ እነሱ ላይ ቢባል إذ يعتقد النصارى كريستيانو جنوچيو يهنن يامنالو أن الله ثالث ثلاثة الله كسوستو أكالات عندو ويم عباتنو بلو يامنالو سبحانه وتعالى عما يقولون علوا كبيرا الله تراتي قبو نسو كملو تقبولو لبهريات يصدانو عند انجي سوستا يدلم ويعتقد المجوس مجوساوش زوروستيان سيلالو أنه ثاني اثنين ከሁለቱ አንደኛቸው አላህ ነው ይላሉ እነሱ ደግሞ የብርሃንና የጨለማ አምላክ ብለው በሁለት ከፍለው አምላክን ያመልካሉ قال الله عما يقولون الناسون ከሚሉት ነገር አላህ ጥራት ይገባው የነጻ ጌታ ነው قال الله تعالى السجن سينادر سورة الفرقان قطر 2 ላይ በግልጽ እንደዚህ ይላል ማዕራፍ 25 ቁጥር 2 سورة الفرقان الذي له ملك السماوات والارض الله እኮ ማለት ያ የሰማያትና የምድር ንክስና የርሱ ብቻ የሆነ ጌታ ነው በሰማያትም በመድር ያለው ንክስና ሁሉ የርሱ ነው ወለም يتخذ ولدا እናንተ እንዳላችሁት ልጅንም አልያዘም ወለም يكن له شريك في الملك በንክስናውም ተጋሪ የለውም ማለት ተጋሪን ማበጀት አያስፈልግም وخلق كل شيء فقدره تقديرا ሁሉንም ነገር የፈጠረና በልክም የወሰነ እርሱ ብቻ ነው ለአላህ እንዲህ አይነት ተጋሪ አጣበጁ ብሏል በሩቡቢያው ላይ የሚያጋራ የሆነ ሰው ሙሽሪክ ይሰኛል ተውሂድ አርሩቡቢያ ላይ ሌላን አካል የሚያምን የሚፈጠር ሲሳይ የሚሰጥ የሚጠቅምና የሚጎዳ በህይወትና በሞት ላይ ስልጣን ያለው አላህ ብቻ ነው ከሱ ውጪ ሌላ የለም ሁለተኛው አይነት ሽርክስ شرك من يصف نفسه او غيره بصفات الالوهيه راس ويكسوچ ያለውን ሌላ አካል አምላካችን አላህ በሚገለጽባቸው የመለኮት ባህሪያቶቹ ላይ ሌላውንም አብሮ የሚገልጽ የሚያመሳስል በተውሂዱ ላስማ ወሲፋት ማለት ነው። ጌታችን አምላካችን አላህ በስሞቹና በባህሪያቱ ዩኒክ የሆነ ጌታ ነው አይደለም? ወሊላሂ ላስማኡል ሁስና ጌታችን አምላካችን ውብና መልካም ስሞች አሉት። አልহামዱሊላህ አንተም ስማለህ እኔም ስማለኝ አንቺም ስማለሽ እኛ ሁላችንም ስማለን። ጌታችን ግን በስሙ ከፍጡራን ጋራ አይመሳሰልም ዩኒክ ነው። ይሄን እናምናለን። ለጌታችን የሚሰጡ ስሞችና ባህሪያቶችን ያንን ዋሳልፎ ለፍጡር የሚሰጥ ከሆነ እከሌኮ እንደ አላህ ያያል ይሰማል ይናገራል ወይ እንዲያደርጋል ብሎ የአም የመለኮት ባህሪን አሳልፎ የሚሰጥ ከሆነ ባስማው ሲፋት ላይ ምን አደረገ ይባላል? ይሄ ሰው አሻረከ ሽርክ ላይ ወደቀ። የቀደሙ በሩቡቢያ በጌትነት ስልጣኑ ላይ በሥራው ላይ ጣልቃ ገብቶ ነበር። አላህ በሚሰራው ሥራ ላይ ሌላን ተጋሪ አበጀ። አላህ ይፈጥራል ሲባል እከሌ የሚችላል አለ። አላህ በህይወትና በሞት ላይ ስልጣን አለው ሲባል እከሌም አለው ይል ነበር። አሁን ደግሞ በባህሪያቱና በስሙ ጣልቃ የሚገባም ደግሞ መጣ። መስማት ማየት መናገር የጌታችን ባህሪ ነው። በዚህ ባህሪው ግን አላህ ለይሰ ከሚትሊሂ ሸይ እርሱን የሚመስል ማንም የለም። ከፍጡራኑ አንዱን መርጠን እንደ ጌታችን ያያል ይሰማል ይናገራል ካልን የጌታን ባህሪ ከፍጡር ጋራ የፍጡርን ባህሪ ከጌታ ጋራ ማመሳሰል ነው። ይሄ ባስማው ሲፋት ሽርክ መከሰት ማለት ነው። ምንም ፍጡሮች ይሄ ባህሪ ቢኖራቸው الاشتراك في الاسم لا يدل الاشتراك في المسمى يسم عندنت يسم مغاراتنا ممساسل يتسيمو نجر عند مهونون ايجلص منو منلو اغوابتنا عند مهونون ايجلص نعم أرات بوتا لأي الله هم سيان دليلو نقرونا أرات بوتا لأي بكت تاقوان قوان قال إن الله يعلم وأنتم لا تعلمون نقرى فسرى سبدست مالتنا لأ الله هم سيان التدرب اللذ قدر سبارت الله هم سيان دليلو يوكال إنان تقن التوقم بلو جتاچن هم سيان يليلو بيتا مهونون سورة النحل قطر سبارت لاي نقرنا ايهي عندنا قلت تنياس سورة مريم قطر سلسا عرات لاي سوستنم يتوحيد كفلوك يقلتو سلسا عرات نو سلسا مست سلسا مست رب السماوات والأرض يسماتنا يمدر جيتانو وما بينهما بمحكلا شولا اللغلو فاعبده سلازهم مملكون واصطبر لعبادته الله ان بمملك لا يمتبستن ياهن هل تعلم له سميا الله مكشنا بتأيل اللو مهونون اتاوكم إلا يتاكشنا مسايا اللو سوستن يو سورة الشورى انكت اسرا انج ومعرف اربهولت سورة الشورى انكت اسرا انج كلاي الله وندنم سيتنم يهولو نغر فطاري مهونون كغلص بهالا يبيت انسسانم يازجاجلن اسو مهونون كنغرن بهالا سيزغاو غن مناله ليس كمثله شيء الله انم يمسل عنداچن نغر يلم وهو السميع البصير سمينا تملكاچن ويلنا جيتاچن الله املاكاچن الله يميسما جيتانو املاكاچن الله يمياي تملكاچ جيتان سلازي الله له صفة السمع والبصر كما يليق بجلاله وعظمته مسمعتنا مايت يجيتاچن املاكاوي باهريو نو انيانم سيفطرن فجعلناه سميعا بصيرا سمينا تملكاچ ادرغن فطرنوال بلوال انتم تسمعله تاياله نغرغ كالله غارا بمنم ملكو اتغنايو عندنا انتم تسمعوا عند نغر نو اندو كقلالو قياس الغائب على الشاهد ايتشالم ከተነሹ ተነስተን እንዲገባን ካስፈለገ አንተ አንድ ነገር ነው የምትሰማው። ሁለት ነገር የሚያዳምጥ ሰው አለ በትክክል? አዝ ዘ ሴም ታይም ሁለት ነገሮችን መስማት የሚችል አለ ወይ? ሁለት ሰዎች እኩል ተናገሩ ሁለቱም የተለያየ መልእክት አላቸው እኩል ታይም ቢናገሩት ሴቭ ያደረገው ነገር ኋላ ላይ ሪፒት አድርጎት ሲያሰላስለው በግምት ካልሆነ በቀር እኩል መስማት አይችልም። ሁለት ሰዎች ነጋ መጥተው ና ተመለስ አንደኛውና ሌላኛው ተመለስ ቢለኝ መስማት የምችለው አንዱን ነው። ናን ከሰማው በኋላ ያግል ምን ነበር ያለኝ ብዬ ሳውጠነጥል አንተስ ተመለስ ነበር ያልከኝ ለዋለው በይነሸክ ወልየቂን ነው እርግጠኛ ደግሞ አልሆንም። ሪዋይንድ ነው ማረገው አይምሮዬን ሴቭ የተደረገው ሜሞሪ ላይ ሄደ ቶሎ በላ ዲሌት ሳይሆን ምን ታደርገዋለህ ምንድን ነበር ያልከኝ ተመለስ ነው ያልከኝ እንደዛ ብለህ ትጠይቃለህ። በእኩል ሰዓት ሁለት የተለያየ ነገርን ማንንም ሊሰማ አይችልም። መስማትም መችለው አንድ ነው ባክሱም ጥሩ ሰሚ ከሆንክ ነው ወላቴና ሶስቴ ተነግረው አልሰማሁም ድገም የምትለስን ትላል አራየምን አልገባኝም የምትላል ሰምተ ሁሉ ገና ራሱ ሰምተሃል ተነግረዋል አልገባኝም ይለዋል ሰምተሃል ብሎ በሩን ይዘጋበታል። ስለዚህ አንተ መስማት ከዚህም ይዘላ አይደለም አረንዳውም ይስፋ ከተባለ በሜትርም የተገደበ ነው ከተወሰነ ጭርቀት በኋላ መስማት አትችልም። ይሄን ችግርህን አላህ ሊያስወግድልህ ፈልጎ ይሄው ቴክኖሎጂ ያመጣልህ በፓልቶክ ማይክ ላይ ሆነ ከአረብ ሀገር ቁጭ ያለ ወንድም አንተ አውሮፓና አሜሪካ ላይ ሆነ እንድትሰማ አላህ አደረገልህ። ስለዚህ እንደዛ ሆኖ አሁንም ሜትሩ ሰፋ እንጂ ሁለገባ አልሆነም። ከአንድ ዓለም ጫፍ ሆነ ሌላ ዓለም ጫፍ አይደለም። እዛው ቤት ላይ ሆነ አንደርግራውንድ ስትገባስ አረብ ሀገር ቁጭ ያለውን ከለንደኑ ነሰምታ ሆነ ነበር አንደርግራውንድ ያለውን ወንድም ግን አትሰማውም። ለምን ኔትወርክ የለም ወደ ታች ስትሄድ ተቋረጠ ኔትወርኩ ማለት ነው። ስለዚህ መስማታችን ሙሉ እንዳልሆነ በብዙ መንገድ ማየት ትችላለህ። ጎዶሎ ነው ማለት ነው በየአቅጣጫው ስትመለከተው ጎዶሎ ነው። አረ መሳሪያው ስራሱ ያስተማምናል ወይ ነው ታምቡሩ ይበጠሳል ከጊዜ በኋላ ኤርፎን እየሰካ ሁሌ ታዳምጣለህ ቮሊዩም ጨምር ስትባል ላላላላ ጆሬ በኋላ ታምቡሩ ይበጠስና ወደ አለ መስማት ይሸጋገራል። አሃ ዋራንቲ የለውም ማለት ነው ራስ ተንከባክበህ ካልያዝከው መስሚያው ራሱ ሊበላሽ ይችላል። እና አታራ ተጀምሮ እስኪያልቅ ድረስ እንደዚህ ችግር ያለበትን የመስማት ባህሪያችን ከጌታችን መስማት ጋር ማወዳደር ይቻላል? አላህ ከአርሹ በላይ ያለው አምላካችን ዓለማትን በጠቅላላ መስማት የሚችል ጌታ ነው። በተመሳሳይ ሴኮንድ በተመሳሳይ ሰዓት የዓለም ህዝብ በተለያየ የዓለም ቋንቋ ቢሰሙ ቢናገሩት ቢጠሩት ሁሉንም የሚሰማ ነው። ይሄ ደግሞ ዝም ብሎ ለማክበድ የተገለጸ ሳይሆን በተግባርም ለሚፈልግ ሰው ሐጅ ላይ አረፋ ላይ ማየት የሚችለው ነው። አረፋ ተራራ ላይ ተሰብስበው ከጠዋቱ 9 ሰዓት ወይም 3 ሰዓት ጀምሮ ዙሁር አካባቢ ማለት ነው መግሪብ እስኪደርስ ድረስ ከዛ ቦታ ማንንም አይነካነቅም። መግሪብ ላይ ነው የሚወጡት በ9ኛው ቀን ያ ሁሉ ሚሊየን ቁጭ ባለበት ቦታ አላህን ሲለምን ስንት አይነት ሀጃ አለው እጅም ያነሳል። ስንት አይነት ቋንቋ አለ ስንት አይነት ሀጃ ደግሞ አለ። አንድ ሰው ብቻ ራሱ ስንት ሀጃ ይኖረዋል? አንድ ሀጃ ነው እንዴ? ረበና አቲና ፊ ዱንያ ብቻ አይደለም ሲለምን አንድ ሰው 50 አይነት ዱዓ ያረጋል። ታዲያ ሚሊዮኖች ሲደመር ደግሞ እንደገና ቋንቋውስ? አምላካችን አላህ ግን ሁሉን ይሰማል። ለዚህ ነው ማትጨነቀው። በአረብኛ ለምነውና አንዳንድ ጊዜ ምለምነው ይጠፋብኛል እናገርና ትንሽ አቆላጥፋታለሁ እቺኛውን ልቀይራት ይከብደኝና ጌታዬ መቼም የልቤን ታውቃለህ ቋንቋ ስለሚያጥረኝ ነው እንደው የሆነ ቦታ እንዲህ ሀጃ ነበረችኝ እባክህ አሳካልኝ ትላለህ። ዳይቨርት ታረጋለህ ላንጉጁ ለምን በአረብኛም ጠየቀው በአማርኛም ጠየቀው በምንም ጠየቀው ልብህን ነው እሱም ያየው እንደገናም ያውቃል። ስለዚህ በምንም ነገር በተለመደው እንደሚሰማ ውስጤ ያምናል። አንተ ግን ከኔ ጋር በአረብኛ እየተናገርክ እኔ እንደከበደኝ ወይ አንተ እንደከበደህ ካየሁኝ እንቀይራታለን ወደ ሌላ ቋንቋ ወይ አስተርጓሚ ከጎንም ፈልጋለሁ። ስለዚህ የጌታችንን መስማት የጌታችንን ማየት ሌሎችንም ባህሪያቶቹ ለይሰ ከሚፍልህ ሸይ እሱን የሚመስል አንዳችም የለም። በጌታችን ተውሂዱ ለአስማኤ ወሲፋት ማጓራት የሚባል ነገር የለም። ሸይ ካለ ማንኛውም ነገር anything matter ማለት ነው ማተር የሆነ ነገር በጠቅላላ ማለት አንዳችም ነገር ሊመስለው አይችልም። وهي الصفات التي لا تكون الا لله الذي لا يسبرره لقيتاچن لله انجي لمانم ما يغبى بحري لا يماغارات كقولي فرعون لك فرعون انداله لعنه الله عليه اورتنيو انقصصونو جزاك الله سوره الاخلاص ولم يكن له كفوا احد من لونه بيتنا مسيا يلو فرعون بسوره النازعات انقص 24 لاي من انداله جيتاچن نغره من خلال سورة النازعات 79 سورة أنكز 24 لاي فقال أنا ربكم الأعلى على أياتشو هي جيتاتشن بحري نبر أنا ربكم أنا جيتاتشي هوني الأعلى تلاقنا يبلاي والا صفة العلو يا الله نبر فتصم يبلاي النت ذاتا وقهرا وقدرا بهلوناهم باشنافينتهم بكبرم كهلو بلاي هونو يا جيتاچن يا الله ظهري هونو ياله اني نين تالاقو جيتاچو عليه بجيتاچن ظهري بجيتاچن يا جيتنت ماننت لاي تغارهو ياله نو لعنه الله عليه يهم شرك تبلو يتطرال معناته ሶስተኛው አሚን ወኢያክ ሶስተኛው ደግሞ ምን አይነት ነው ሲባል ሽርኩም ማን ያዕቡዱ ገይረላህ በአይ ለውን ምን አልዋን ልዒባዳ ተውሂዱ ልኡሉሂያ ላይ በዒባዳ በአምልኮ የሚፈጸም የሽርክ አይነት ዒባዳ ለአላህ ብቻ የሚገባ ነው አምልኮ ከአላህ ብቻ ለማንም አይሰጥም ስለዚህ ለአላህ የሚገባውን የዒባዳ ዘርፍ አሳልፎ ለሌላ ከሰጣ ሰው የውሽርክ ላይ ወደቀ ይባላል سورة النساء 36 ላይ በመዕራፍ 4 ቁጥር 36 ላይ واعبدوا الله اللهم በብቸኝነት ተገዙ ولا تشركوا به شيئا بس አምልኮ ላይ አንዳችንም ነገር አታጋሩ ይላል اللهم በብቸኝነት ተገዙ በሱ አምልኮም ላይ አንዳች ነገር እንዳታጋሩበት ማጋራት አያስፈልግም በእነዚህ በሶስት መንገድ ይከሰታል ነው ሁለተኛው እንግዲህ ሽርክ በተቀሉ ይሄ ነው ሶስተኛው እንየው ሰዓት አለ ነው እንደምህቶች ኒፋቅ አስመሳይነት ሌላው ኢማንን የሚያፈርስ ነገር ሙናፊቅነት ثالثاً النفاق نفاق ايه ምን ማለት ነው نفاقስ ምን ማለት ነው نفاق ማስመሰል ማለት ምንድን ነው ምን ማስመሰል እንትን መስራት አርት መስራት ነው ማስመሰል አስስት ራማርየም ታንጂ አስመሳይ ወይም ሙናፊቅ መናፍቅ ሲባል ምን ማለት ነው ያልሆኑትን የሆኑ መምሰል አሃ ጸባይኛ ለመምሰል በመወከረን ያሁን ጆይሪያ ሙናፊቅ ነኝ ማለት ነው አማኝ መስሎ ንፍቅናውን የደበቀ እሺ ማስመሰል ማለት ሂፖክራሲ ያው ነው አንድ ቋንቋ ነው ሻወለ ነው ያው በአማርኛ ነው መፈልገው ዝርዝር ማብራሪያው በውሸት መመስከር ውሸታም ነው አጎውሸት የሚመስከር ሙናፊቅ ነው ሰውየው አስመሳይ ነው ሲባል ከእምነት አንግል ባጭሩ ማ አዘሀረ الاسلام وابطن الكفر ይባላል እስልምና ታዛዥነትን ይፋ አድርጎ ክህደትን በልቡ ያስቀመጠና የደበቀ ከውጭ የሚያሳየው ኤክስተርናል ገጽታው ሃይማኖቱን ነው እስልምናው ነው እምነቱን ይገልጻል ከውስጥ ግን ክህደትን ነው የያዘው ተግባባን እንኳን ደህና መጣ ወንድማችን በስተት ነው አውቶ ሶፍትዌሩ ባውንስ ያደረገ ሆነ ቋንቋ ጋር ተገናኝቶ ነው አብሽር እና ማ አዘሀረ الاسلام وابطن الكفر كفر እስልምናን በይፋ አሳይቶ አማኝ መስሎ ቀርቦ ኤክስተርናል ገጽታው ውጫዊ ማንነቱና ተግባሩ የአማኞችን መስሎ ለከነ አላጠፋህም ሶፍትዌሩ ነው ነው ያልነህ ያለው አጥፍተሃል ሳይሆን ሶፍትዌሩ ነው ከላይ ተግባሩ የሙስሊሞችን መስሎ ከውስጡ ግን ክህደትን ያዘ ማለት ነው አዛኝ መሳይ ቅቤ አንጓች ማለት ነው በሀገራችን ቋንቋ ይባላል ጥሩ እና ወደዚህ ደግሞ እንምጣ وهو نفاقه منافقነት ማለት ምንድነው አን ይዝህር الانسان للمسلمين ايمانه عند سو لاማኞች ለሙስሊሞች እኔም እንደናንተ አማኝ ነው ብሎ ውጫዊ ገጽታውን ያሳያቸዋል وهو في الباطن كافر مكذب በልቦናው ግን አስተባባይና ዋሾ መሆኑን ራሱ ያውቃል والنفاق في العقيده كفر በእምነት ላይ የተፈጸመ ንፋቄ ከሆነ ክህደት ይሰኛል ነው በእምነት ላይ ከሆነ ክህደት ይሰኛል غير ان صاحبه لا يعامل معامله الكافرين لعدم اظهار كفره ነገር ግን ይሄንን የሚተገብረው ሰውዬ እንደሌላ ካህዲያኖች እንደሌላ ካፊሮች የነሱ አይነት ህግ እሱ ላይ አይፈጸምም ለምን ካህዲነቱን የሚገልጽ ነገር አይታይበትም አናውቀውም ልቡ ለአላህ የተተዋሰለ ሆነ ባይሆን የሙስሊሞችን ኤክስተርናል ተግባር በማየት ከሙስሊሞች ህግ ጋር አብሮ ይኖራል ከዛ አላህ ነው ነገር የሚዳኘው ይሄ የመናፍቃን መገለጫ ነው ማለት ነው ምንድነው መለያ ባህሪያታቸው መናፍቃን በምን ይለያሉ መለያቸው ምንድነው ሲባል አንደኛ الافساد في الارض بتهديم شريعه الله واتهام المؤمنين بالسفه مدرن بونجل مبكل ما بلاشت يا اللهن شريعه افرسو بالله حقن الدانين بلو امانيوچن بالله حق مدانيوتن اندقيلنا حالاقر مبكل يالادغو حالاقروچ بلو الناسن بدقت عين يتملكته የአላህን ሸሪዓ ወደ ጎን ጥሎ ስሜቱን የሚከተል በወንጀል ምድር ላይ የሚያበላሽ የሆነ ሰው ይሄ አንደኛው የመናፍቃኖች መለያ ባህሪ ነው ሁሌም ባህሪያቸው እነሱ ናቸው ሱራቱል በቀራ ከ11 እስከ 13 ጌታችን በሱራቱል በቀራ ማዕራፍ 2 ቁጥር 11 እስከ 13 وَإِذَا قِيلَ لَهُمْ لَا تُفْسِدُوا فِي الْأَرْضِ قَالُوا إِنَّمَا نَحْنُ مُصْلِحُونَ أَلَا إِنَّهُمْ هُمُ الْمُفْسِدُونَ وَلَكِنْ لَا يَشْعُرُونَ وَإِذَا قِيلَ لَهُمْ آمِنُوا كَمَا آمَنَ النَّاسُ قَالُوا وَنُؤْمِنُ كَمَا آمَنَ السُّفَهَاءُ أَلَا إِنَّهُمْ هُمُ السُّفَهَاءُ وَلَكِنْ لَا يَعْلَمُونَ إيه يا منافقان ظاهرينو واذا قيل لهم منافقان بتبالو غزي لال انقص 11 لا تفسدوا في الارض بمدر لاي بونجل اتابلاشو سيبالو قالوا انما نحن مصلحون انيا يمنا استكاكل يمنا بج سوچ انجي ليلى ايدلنم يلال الا انهم هم المفسدون اواج نقو ራሳቸው ናቸው የሚያበላሹት ወላኪን ላ ይሽዑሩን ገና ያውቁም ማለት واذا قيل لهم امنوا كما امن الناس ሰዎች እንደመኑት እመኑ ተብለው ጥሪ በቀረበላቸው ጊዜ قالوا ይላሉ انؤمن كما امن السفهاء ደሞ ቂሎቹ እንደመኑት እኛም እንመን እንዴ ይላል الا انهم هم السفهاء ولكن لا يعلمون اواج ቂሎቹ እነሱ ናቸው ነገር ግን ቂል መሆናቸውን አያውቁም ማለት ይሄ የመናፍቃን መለያ ባህሪያቸው ነው ንፋቄ ሁለት خداع المؤمنين بإظهار الإيمان إذا قابلوهم ثم إظهار الكفر مع أوليائهم አማኞችን ሲገናኙ በማታለል እኛም እኮ እናምናለን ብለው በመላስ እምነትን ይፋ ያወጣሉ። ከነሱ ተለይተው ደግሞ ከሃዲ ወዳጃቸውን ሲያገኙ ክህደታቸውን ይፋ ያወጡና ባክስና አታለል ነው ከናንተው ጋራ ነን ይላሉ። እሱስ ማለት ነው ቀደም እህታችን ማርያም እንዳለች ካለው ነገር ጋራ ይመሳሰላል። قال الله تعالى ጌታችን ስለነዚሁ ሰዎች አሁን ባየነው ሱራ ቁጥር 14 ላይ ነገረ ምን አለ واذا لكل الذين امنوا قالوا آمنا واذا خلوا الى شياطينهم قالوا إنا معكم إنما نحن مستهزئون واذا لقوا الذين امنوا انذان يامنوتن سوت سياغنواچو قالوا آمنا بملاسوچاچو آمنن الليلواچوال واذا خلو كنسو سياغلو سيوغدو لبچاچو ويم الى شياطينهم ود سيطانوچاچو يكهدت استماريوچاچو غارا سيهدو قالوا انا معكم ارانيا كنانت غارا ليلالو انسونما انما نحن مستهزئون ايالاغتنباچو الله يطبق ايام يا منافقان ملا يا بحري نو ثالثا الامر بالمنكر والنهي عن المعروف بمطفو ماززنا بطرو مكلكل بمطفو ማዘዘና በጥሩ መከልከል የመናፍቃን መለያ ነው። ሱራቱ ተውባ ቁጥር 67 ሱራቱ ተውባ 967 ላይ አልሙናፊቁነ ወልሙናፊቃቱ بعضهم من بعض يأمرون بالمنكر وينهون عن المعروف ويقبضون أيديهم نسوا الله فنسيهم إن المنافقين هم الفاسقون المنافقون والمنافقات منافقان وندوچنا منافقان سيتوچ بعضهم من بعض كفيلاچو لكفيلو رداتنا تباباريوچ ناچو يأمرون بالمنكر بمطفونا بميطلا نجر عنداچو ليلا አሁን ያዛሉ በጥሩና በሚወደድ ነገር ደሞ ይከለከላል። መናፍቃን ማለት አመጸኞች ናቸው ብሎ ጌታችን ይነግረናል ማለት ነው። አራተኛ ከነዚሁ መናፍቃን ባህሪ መለያው ምንድነው? اتخاذ الكافرين اولياء من دون المؤمنين كما امنان وجي كهاديانن وداج ادرغو مياس امانيوچن يطلالو كهاديانن وداج ادرغو يزالو يهم سوره النساء 138 اسك 139 يتجلص انه بسوره النساء بشر المنافقين بأن لهم عذابا أليما الذين يتخذون الكافرين أولياء من دون المؤمنين أيبتغون عندهم العزة فإن العزة لله جميعا بشر المنافقين على وجه الاستهزاء مالتنا በስራት ለመልካም ነገር ነበር እዚ ግን የማላገጫቸው ውጤት ስለሆነ ነው መናፍቃንንም ማበስራቸው بأن لهم عذابا أليما ለነሱ አሳማሚ ቅጣት ያላቸው መሆኑን በማብሰር ንገራቸው ማናቸው እነዚህ الذين يتخذون الكافرين أولياء من دون المؤمنين ከመእመናን ሌላ ከሃዲያንን ፈልገው ወዳጅና ረዳት አድርገው የሚይዙ ይሄ ነው የነሱ መለያ ባህሪ። አያ በተጉን عندهم العزه ምን ነው እነሱ ዘንድ ኃይልና የበላይነት እርዳታን እልቅናን ፈልገው ነው فإن العزة لله جميعا እልቅናን እና ክብር በጠቅላላ አሸናፊነት ከሆነ ለአላህ ነው ሁሉም የሱ እንጂ የማንም አይደለም ይላል ስለዚህም ኒፋቅ ኢማንን ያፈርሳል ነው የመጨረሻውን ተከስላል ግላችሁና ምናልባት ቀደምም ጥያቄ ያለ ያላችሁ ወንድምህ ስላላችሁ ወደዛ እንሄዳለን አራተኛው አርዳ ከእምነት መቀልበስ ሙርተድ መሆን ይሄም ኢማን ሙሉ በሙሉ ይፈርሳል በምንድነው አው ሙርተድ ደግሞ ምንድነው እስቲ እሱንም ለጠይቃችሁ ሙርተድ ምንድነው ከእስልምና ያፈነገጠ ሰው እሺ ታዲ ከእስላም የወጣ አምኖ የከዳ ከዲኑ አማን የነበረ ከዛ የካደ እስልምና የከዳ እስላም ወደ ሌላ እምነት የገባ ከዲን መቀልበስ ሁላችሁም ትክክል ናችሁ والمرتد مرتد مالت هو من ترك دين الاسلام وهو عاقل مختار غير مكره الى دين اخر من ترك دين الاسلام يسلم النان هايمانو تتو وهو عاقل مختار ايمرو يالو تيناما مختار نصافقال يالو غير مكره بفصوم يالتجدد بمرجاو يهونه سو الى دين اخر كالله دين وجي وللهلا هايمانوت يتنياوم هايمانوت است يغبا كغبا من يبالال مرتد يبالال او وينم انكر ما هو معلوم من الدين ضروره هايمانوتن وللهلا سايكير بدين الاسلام است بغلص يتواكون اكل يتواكون نجر كله علقبلن بلو ياطلالام امنته لقول لوطا عند مرتد يتيال ማለት ነው صلاه واجب ነው ስለተለው አይደለም ካለ ከፍሯል مرتد ሆኗል ማለት ነው ከእምነት አጥር ወጥቷል በግልጽ የታወቀ ነገር ስለሆነ እሺ مرتدነትስ በምን ይከሰታል ሲባል الله ይጠብቀን እንግዲህ አንደኛ مرتدነት ከመከሰተባቸው ሪደቱ ለኢዕቲቃድ ይባላል በእምነት የሚከሰታል በእምነት የሚከሰት አንተ አታውቀውም የለቡን ነገር ግን እሱ በውስጡ ይነን እስላም ባጢል ነው ብሎ ካመነ ከእስላም ውጪ ሐቅ አለው ብሎ ሚያምን ከሆነ ይሄ ሰው ከእምነት በኋላ ወደ ክህደት ተገልብጧል ይባላል በእምነት የሚከሰቱ አሉ ቁርአን ያላህ ቃል ነው ብዬ አላምንም ካለ ሙስሊም አይደለም ክዷል ማለት ነው ሐቅ እንከተል ካፊር አው ሙናፊቅ ካፊር ነው ግን አንተ ሙናፊቅ መሆኑን አታውቀውም አሁን አራቱንም አንድ ላይ የሚሰበስባቸውን ስም እነግራቸዋለሁ መጨረሻ ላይ እና በእምነት የሚገኝ ሙርተድነት አለ ሁለተኛው ሪደቱ ላቀዋል በንግግር ይከሰታል ሰውየው በንግግሩ እንደዚህማ ከሆነ እኔ ሙስሊም አይደለሁም ከእስልምና ሃይማኖት ወጥቻለሁ ምን ያረግልኛል እስልምና አይነት ንግግር ቢናገር ይሄ ሰው ህኩሙ እንደወጣ ነው ወይ አላህና መልእክተኛውን ወይ ቁርአንን የሚሳደብ ከሆነ የሚሳደብ ከሆነ ይሄም ሰው ወጣ ይባላል وعن بريدة قالت قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام من قال من قال اني بريء من الاسلام ارانيك اسلمنا يصدهن يبرو يتناجر سو قال فان كان كاذبا فهو كما قال وشتن انكوا بيهون اندالو يهونال وان كان صادقا كلبو كاونت دغمو እንደዛ ብሎ ከተናገረ لم يعود الى الاسلام سالما በተውበት እንኳ ወደ እስልምና ቢመጣ ሳሊም ሆኖ አይመጣም ማለት ፍጹም የጸዳ ሆኖ ቀሪ ህይወቱን በሽታ ይዞት ልቡ ላይ የእምነት በሽታ ማለት ነው ይኖራታል እንጂ የጸዳ ልብ ይዞ አይመለስም አላህ ይጠብቀን ይሄ በንግግር የሚከሰት ነው ሪደቱ ለአቋል ውስጥ የሚካተት ነው ወይም አላህና መልእክተኛው ወይ ኪታቡን የሰደበን ብለናል ወይም ደግሞ አዋሐደ ሚነ ለምቢያ ነቢያተን የሚሰድ ክርስቲያኖች ነቢያችንን መሐመድ አለይሂ ሰላቱ ወሰለም ሰደቡ ብለ አንተ ኢሳን የምትሰድብ ከሆነ ከእምነት ትወጣለህ ክህደት ውስጥ ትገባለህ ለምን ኢሳም ካላህ ነቢያቶች አንድ ነብይ ነው ያአላህ መልእክተኛ ነው እነሱ ነቢያችንን አለይሂ ሰላቱ ወሰለም ስለሰደቡ ተብሎ እኛ ኢሳን የምንሰድብበት ምንም ፈቃድ አልተሰጠን ከአላህ ነቢያት ነው ነቢያትን መሳደብ ነብይ አድርጎ የመረጣቸውን አላህን መሳደብ ስለሆነ ማለት ነው ስለዚህ አይሆንም ለቀልድም ለቁም ነገርም በምንም መልኩ ቢሆን አላህን መልእክተኞቹን ያወረደውን ቃሉን አንሰድብም ሶስተኛ ሪደቱ ለአፍዓል በተግባር የሚከሰት በስራ በስራ የሚከሰት አለ ቀደም እንዳልነው ያው ሽርክና ኩፍር ላይ የገለጽናቸው ካላህ ውጪ ላለ ቢሰግድ ወይም ምን ቢል ከእምነት አጥር ወጣ ይባላል ያው በተግባር የሚከሰቱ ናቸው አንድ አይነት ነው አሁን ጠቅላላ ለማድረግ እነዚህ አራቱን ምንድነው የሚሰበስባቸው ኩፍር ሽርክ ኒፋቅ እና ሪዳ አራቱንም ኩፍር ይሰበስባቸዋል አሁን ከኔ ጋር ሁሉ አራቱንም ኩፍር ይሰበስባቸዋል ካፊር ካፊር ነው አንድ ሙሽሪክ ካፊር ነው ሁለት ሙናፊቅ ካፊር ነው 3 ሙርተድ ካፊር ነው 4 የአራቱም የጋራ ስማቸው ምን ሆኗል ማለት ነው የጋራ ስማቸው ይሄን ያዙልኝ ኩፍር ነው እንዳትረሱ በተለያየ መንገድ ስገልጸው ግራ እንዳትልጓጉ ወደ ሁለተኛው እንምጣ ሙሽሪክ ካፊር አይደለም ሙሽሪክ ሙናፊቅ አይደለም ሙሽሪክ ሙርተድ ነው ይሄንን ያዙልኝ ሙናፊቅ አይደለም ካፊር አይደለም ግን ሙርተድ ነው ማን ነው ይቅርታ ገለበጥኩባችሁ ካፊር ጀምር የነበረ ሙሽሪካው ካፊር ሙሽሪክ አይደለም ካፊር ሙሽሪክ አይደለም ሙናፊቅ ሙሽሪክ አይደለም ሙርተድ ሙሽሪክ አይደለም ይሄንን ያዙ ሁለተኛ አሁን በምን ይለያል ወደሚለው ለመምጣት ስለፈለኩ ነው ሙሽሪኩንም ካፊር ካለው ሙናፊቁንም ካፊር ካለው ሙርተዱንም ካፊር ካለው እንደገና በተቃራኒ ካፊሩንም ሙሽሪክ ሙናፊቁንም ሙሽሪክ ሙርተዱንም ሙሽሪክ ለምን አንለውም የሚል ጥያቄ እንዲነሳ ነው አሁን ገብቷችኋል አው ለምን አንለው እንደዛ የማንልበት ምክንያት ምንድነው ካፊር ሆኖ ሽርክ ማይሰራ አለ ሽርክ ላይ ወድቆ ግን የማይከፍር ስለሌለ ለምሳሌ ኢብሊስ የአላህን ትእዛዝ በመጣሱ እንቢ ብሎ በኩራት ከእምነት አጥር በመውጣቱ ካፊር ተሰኘ ሙሽሪክስ እንለዋለን ወይ እንዳይባል ሙሽሪክ አንለውም ለምን ሙሽሪክ ማለት ያጋራ ነው ብለናል ቀደም ባየነው ትርጓሜ ይሄኛው ካደ እንጂ አላጋራ አላህን ክዶ ሌላ ነገር አላመለከም ኤቲስቶችን ተመልከቷቸው ፈጣሪ የሚባል ነገር የለም ነብይ የሚባል የለም ከህይወት በኋላ ሞት የለም ማሉ ምንድናቸው እነዚህ ሰዎች ካፊር ይባላሉ በእምነት ስለካዱ ሙሽሪክስ ይባላሉ ወይ ሲባል ማንን አሻረኩ የሚል ጥያቄ ሊነሳ ነው የሚያመልኩትም የላቸውማ ቀድሞውኑ ገና ሌላ ጨምረው አሻረኩ እንዳይባል ስለዚህ ካፊር ሁሉም ቦታ ሲገባ ሙሽሪክ ግን የሚገባው ያሻረከ ሰው ላይ ነው ሶ ካፊር የሰፋ ነው የሚለውን እንድትይዙ ነው ይሄ ገብቷችኋል ልቀጥል ወደ ቀጣዩ ነጥብ ሙናፊቅንም እንየው ካፊር ሙናፊቅ አይደለም ሙሽሪክ ሙናፊቅ አይደለም ሙርተድም ሙናፊቅ አይደለም ሙናፊቅ ሙናፊቅ ብቻ ነው ብንል አሁንም ያስቀደና ለምን ካፊር ሆኖ ነገር ግን በንፍቅና ያልካደ ስለሚኖር ቀጥታ መልእክቱን በማስተባበል በንፍቅና ያልካደ ስለሚኖር ካፊርን ሁሉ ሙናፊቅ ማለት አንችልም ሙናፊቅ ሳይሆን በእምነት የካደ ይኖራል በትዕቢት የካደ ይኖራል በኩራተኝነት በእንቢተኝነት የካደ ይኖራል ባስመሳይነት ብቻ የካደውን ነው ሙናፊቅ ምንለው ማለት ነው። ስለዚህ ካፊር ሙናፊቅ አይደለም ማለት ነው። ሙሽሪክም ሙናፊቅ አይደለም። ለምን? ሲያሻርክ በዩልኝ ስሙልኝ ብቻ አይደለም የሚያሻርከው በሙናፊቅነት ቀጥታ አመኖበት ጉዳዩን የሚያሻርክም አለ በአላህ ላይ። ሶ ሙሽሪክ ሁሉ ሙናፊቅ አይሰኝም የሚለውን ያሳየናል። ሙርተድም እንደዚሁ በዩልኝ ስሙልኝ አይደለም ከእምነት አጥር የሚወጣው ለጥቅም ብሎ ለሌላ ነገር ብሎ የሚወጣ ይኖራል። ሙርተድ ነው ሙናፊቅ እንዳትለው ግን አስመስሎ አይደለም የወጣው። አሁን ምን ያሳየናል? ካፊር የሚለው የሰፋ ትርጓም ያለው አራቱንም ግሩፖች ሲመለከት ሶስቱ ግን እንደ ትርጓሚያቸው ነው አፕላይ የሚደረጉት። ሁክማቸው ግን በአኺራ ከሆነ ግን አንድ ናቸው። ሁሉ አራቱም ጀሀነም እሳት የሚያዘወትሩ ናቸው። ከእንተና እንትን ይሻላል አይባልም። አንዱን ለቀው ሌላውስ መግባት ፈሩ ሚነል መጠሪ ወወቀፉ ተህተል ሚዛብ እንደሚባለው ካፊያውን ፈርተው አሸንዳ ስር ተጠለሉ እንደሚባለው ነው። አላህ አልምርም ያለው ኩፍርን ነው። ቀዳ ወልቀደር አላህ አልምርም ብሏል። ስለዚህ አላህ ኩፍርን ካልማረ አራቱም ይካተታሉ ማለት ነው። ኢነላሁ ላ ይግፊሩ አን ዩሽረከ ቢህ አላህ በሱ ማጋራትን አይምርም ሲል ሽርክ ላይ ምን አለ? ቅድም እንዳየነው ሙሽሪኮች ሁሉ ምንድናቸው ብለናል? ካፊሮች ናቸው። ካፊር ሁሉ ግን ሙሽሪክ አይሰኝም ነው ያልኳችሁ። ስለዚህ ኩፍር አይማርም፣ አላህ ዘንድ ምህረት አያገኝም። ኩፍር ካልተማረ አራቱም ግሩፖች የጀሃነም ይሆናሉ። ለምን? ካፊርም ካፊር ነው፣ ሙሽሪክም ካፊር ነው፣ ሙናፊቅም ካፊር ነው፣ ሙርተድም ካፊር ነው። አራቱም ኩፍር ውስጥ ከገቡ አላህ ዘላለም አይምራቸውም። የጀሃነም እሳት ዘውታሪ ናቸው፣ አክበሩ ላይ ሆነው ከተገኙ ማለት ነው፣ ያለ ተውበት ከሞቱ። ወየግፊሩ ማዱነ ዛሊክ ከሽርክ ውጪ ያለውን ወንጀል ይምራል ማለት ኩፍር ኒፋቅና ሙርተድ ይገባሉ ማለት አይደለም። ወየግፊሩ ማዱነ ዛሊከ ማለት ማዱነ ዛሊከ ማለት ሚነል ከባኢር ማለት ነው። ታላላቅ ወንጀሎችን የሰራ ያለ ተውበት የሞተ ነው። ስለዚህ ኩፍር ሁሉንም የሚጠቀልላቸው ነው። ገባችሁ? ግን ወንድምና እህቶች እንግዲህ አሁን ጥያቄ ስትሉ የነበራችሁ እጅ አውጡና የቀረውን ኢንሻአላህ በማቀው ያክል አብራራላችኋለሁ። ኪታቡ ተውሂድ እንግዲህ ያው የሚቀሩ ወንድሞችና እህቶች በመጥፋታቸው ዛሬም አልጀመርንም። ኑ እያልኳችሁ ስለነበር ነው ቅድም አልመጣችሁም። ሳምንት ከመጣችሁ አሁንም ሳምንት እንቀራለን፣ ካልሆነ ወደ ሌላ ፕሮግራም እንቀይረዋለን። ኢስላም ሆነው በአላህ ላይ ካጋሩ ካፊር ናቸው ማለት ነው ወይ? ሂጃቤ ነው ኪቤ ክብሬ ለማለት ነው። እስልምናቸው ፈረሰ እኮ እህታችን። አሁን ኢስላም ሆነው አልሽ ስትጀምሪ ምንድነው ሙስሊም ያደረጋቸው ተብለሽ ስትጠየቂ አላህን ማምለካቸው በተውሂድ በላ ኢላሀ ኢላላህ ላይ መኖራቸው ነበር አይደል ሙስሊም ያደረጋቸው። ጀሚላ ወይም ጀማል መባላቸው አይደለም ሙስሊም ያሰኛቸው፣ አላህን ማምለካቸው ነበር። አሁን ደግሞ በአላህ ላይ ካጋሩ ሲባል ሽርክ ተከሰተ። ያ ያጋሩት ሽርክ ምን አደረገው ማለት ነው? መጀመሪያ የነበረውን እስልምናቸው አፈረሰው። ወለቀድ ኡሂየ ኢለይከ ወኢለለዚነ ሚን ቀብሊከ ወዳንተምና ካንተ በፊት ወደ ነበሩት ነቢያት ወህይ ወረደልህ። ራእይ ምን የሚል ለኢን አሽረክተ ካጋራህ ለየሕበጠነ አመሉከ እኮ ነው ያለው። ስራህ ይበላሻል አለ። የቱ ስራ? መጀመሪያ በኢስላም ላይ ስትሰራው የነበረው ስራ። ስለዚህ ሽርክ ስራውን ያጠፋዋል ማለት ነው። ሙስሊም ሆነው ሙሽሪክ ከሆኑ አንድ ስብዕና ውስጥ ፓራረል ሆነው አይሄዱም ነው። ያ የነበረው ተውሂዳ ከማለት ለማን ነው ሲባል ተውበት ሳያደርግ ለሞተው ነው። ከመሞቱ በፊት ሰውየው ሽርክ ላይ ገብቶ ወይ ሙርተድ ሆኖ እንደገና ተውበት አድርጎ በጥሩ ተውበት ቢመለስስ አሉ። በጥሩ ተውበት ከተመለሰ ከሽርኩና ከሙርተድነቱ በፊት የነበረው ስራውም አብሮ ይመለስለታል። ጠፍቷል ተብሎ ዲሌት ሆኖ አይቀርም፣ ዳታ ሪከቨሪ ውስጥ ተቀምጦለታል ማለት ነው። አላህ ገፉሩ ረሂም ጌታ በመሆኑ አላህ ተውበትን ይወፍቅን ከመሞታችን በፊት። ግን በዛው ክዶ ከሞተስ የሰራው መልካም ስራ ሁሉ ጠፍቷል እና ሙስሊም ሆኖ ሽርክ ከሰሩ ሁሉ ሁለት ተቃራኒ ነገር አብሮ አይሄድም። ምናልባት ሽርኩን አክበር ወአስገር ትልቅና ትንሽ ብለን ምን ከፋፍለው ቦታ ላይ ካላነሳ ነው በቀር አሁን ምናወራው አጠቃላይ ኢማንን ስለሚያፈርሰው ስለተላልቅ የኩፍር ሽርክና የኒፋቅ አይነቶች ስለሆነ ነው። አብራር ተፈضل ማይክ ፍሪ።